መድኃኔዓለም አዳነን በማይሻር ቃሉ፣ መድኃኔዓለም አዳነን በማይሻር ቃሉ። እህ ደስ ይበለን ደስ ይበለን፣ እልል በሉ እልል በሉ፣ አዳነን በማይሻር ቃሉ። እህ ደስ ይበለን ደስ ይበለን፣ እልል በሉ እልል በሉ፣ አዳነን በማይሻር ቃሉ።